ካለው እኮ ጀነት ገብያለሽ ኢንሻአላህ ተስፋ ትቁረጂ እና ጀነና ሁሉ ሙእሚን ስለሚገባ ጀነና ጀነና ትገብያለሽ ብዬ ሁሉ ጊዜ ተስፋ ሰጣታለሁ እና ከራሴ ጋር እንነጋገራለሁ አብሽሪ ጀነት ገብያለሽ ይያልኩ ነው በስራት የምሰጣት ሁሉ ጊዜ ይላል يقول ولكن ما حدثت نفسي يوما قط عندكن لسونتي نغري علاقم لان تنجو من كلام الناس كسو بلاست دنيا يالش بيغن عندكن لراسي تناغري علاقم عليه جبتاچو على انتو يعني طبخو ويم دمو مغبو جبتاچو على هون يالكوت كل غزي انشي يا حسن البصري الى ان شاء الله جنه تقبله يعني نفس ان شاء الله جنات جبي يالش ايال كل غزي بطرو نغر نو تسفا مسطات ولكن عند كن كسو ملاست دنيا يالش بيه عند كن كنفسي غا تناغري علاقم انا قتلو من عليه الحسن البصري او ابراهيم سراج او ابو انيس من نو كسو ملاس يمدي نو نبياتين الدانو كسو ملاس ساحر تبلوا الليبا تبلوا من يلتبارطال بل طرو نغر سيسرو ይህን ፈልጎ እኮ ነው ይላሉ ለነቢያችን ሰለላሁ ዐለይሂ ወሰለም ይህን ፈልጎ እኮ ነው ይላሉ ተማም በል ነቢያችን ተውት ሰው ናቸው አላህ ከሰው ምላስ አልዳነም ምን አሉት ቁረይሽ ጅንን አግብቶ አላህ እኮ ነው ጅንን አግብቶ መላእካ ወለደ አልመላእካ በናቱላህ አሉ መላእካ እኮ ያአላህ ልጆች እኮ ናቸው ጅንን አግብቶ يعني ملائكه ولدوا عليه بل ان ذا كريستيان ولدوا لالو تولدوا لالو سبحان الله العظيم الله ملس لاچو قل هو الله احد الله صمد لم يلد ولم يولد ولم يكن له كفوا احد بلا ملس سلازي منم سو اني كسو ملاس ادن الله مالت حساب كاس جبا بچنقلاطو بتام موني نو بتام بتام موني نو نو منلو اذن اندايلوني وجي هونو اساسسبنو ايش نغر انا اهون ود توبيكو لغبانا علماءچو مندنو يالوت يفلغون نغر بزي حد الدنيا لما رك تشلاله حالو يفلغون نغر انت يفلكو نغر لتادب تشلاله بيچا 3 نغر طبقالو انزي 3 نغر كمواله والله يسو نغر يسو يفلغون سو بيل زنبله ፍላጎትን አርግ ይላሉ ማን ያስተውሳል እነዚህ አስተምራያችሁ ነበር የሚያስተውሰዋል 3 ነገሮች አሉ እነሱን ካማላህ የፈለገውን ነገር ብታደርግ በአላህ ማትወቀስም በሰው ማትወቀስም ሰው ቢወቅስህ ይውቀስ ግን ራስህን ያኒ ራስህን አትወቅስም የሚያስተውሰዋል ወንድሞች እነዚህ 3 ነገሮች እነዚህ 3 ነገሮች ካማላህ እንዴ والله ይሄን ነገር እኮ መሸምደድ አለባችሁ ያኒ ምክንያቱም የህይወታችሁ መሪ ስለሆነ ይሄን አይነት ፍልስፍና ሁሉ ጊዜ ይሄን ነገር አትርሱ ማን ያስተውሳል ካላስተውሳችሁ እኔ ልቀጥል እንግዲህ አንድ ሰው እንዳይሉኝ ከዚ እንዳይሉኝ የሚለው በሽታ ለመዳን ከተፈለገ ወይም ደግሞ የፈለገውን ነገር ደስ ያለው ለማድረግ ከፈለገ 3 ነገሮች ማሟላት አለበት አሉ እሺ እኔ ልግለጻቸው من قالوا مجمرة لتادرقو يفلكو نقر الله يفكدوال ويسا يفكدو يه عند نيونو عند نقر لما ركت فلقال له الله كل كلب الوال ويس الله يعني نفلك كارق حلال نو بلوال نبا الله زند حلال كتبالي عندهم الله يودوك هنا دمو الله يودوال باي ودوهم ايت ألاوم الله سبحانه وتعالى حرام على العالم يه عندنياو مسسونو مكنياتوم يفلكو النغر لما رك كفلك الله ما يودك هوني يميطلاك هون الله اتقربو مكنياتوم الله يلهال اندايلوني ادلم يمتلو الله يلهال اش عندنياو مسسو يهنو نغا طيقاچوالو يازو تاون صافو مجمريا الله سبحانه وتعالى لتادرغو يفلكو نغر يودوال كل وددوس فقدوال እሺ ካልፈቀደው አያስቆጣውም ክልክል አይደለም ይሄ ነገር ሁሉ እናጠነቀቀል እሺ ሁለተኛ ይሄ ነገር ለማድረግ የፈለከው አንተ ይህን ነገር በማድረግህ የሰው መብት ተነካለህ ወይ? የሰው ገንዘብ፣ የሰው ክብር፣ የሰው ስም፣ የሰው መብት ተነካለህ ወይ? ይህን ነገር በማድረግህ አንተ የሰው መብት ቅንጣት የምታል የሰው መብት የማትነካ ከሆነ ያአላህን መብት ደሞ የማትነካ ከሆነ እነዚህ ሁለት ናቸው። አንዱ ያአላህ ነው፣ አንዱ የሰው ነው። ሶስተኛ የራስህ ነገር የምትወደው ከሆነ አንተ ይህ ነገር እወደዋለሁ ይጠቅመኛል ብለህ ካሰብክ፣ አላህ ደሞ ያልከለከለው ከሆነ የሰው መብት ደሞ የማትነካ ከሆነ እነዚህ ሶስት ከተሟሉ አሉ ዑለማዎቹ። ወላሂ የፈልግ ተራራ ተሸክመህ ብትሄድም ተራራ ከስር መሰረቱ ቆርጠህ ተሸክመው ብትሄድ በሙሉ ሰው ቢሉ የሰው መብት አልነካህም። አላህ ደሞ ከተሸከመው ይልሃል። ስለዚህ እነዚህ ሶስት ሸርጦች ከተሟላ ምንድነው የሚከለከለህ? ይህ ነው ትልቁ ጥያቄ። ወንድሞች እኔ አንድ ያገራችን ሴት ነች፣ ልጅ ያገረች ነች፣ አላገባችም። አንዱ መጣና አጫት። ከዛ በኋላ ሁሉ ነገር ተከናወነ። በቃ እኔ ሰርጉ ሁለት ሳምንት ብቻ ነው የቀረው። ኒካህ ታስረዋል፣ ምናምን ተብለዋል፣ ምን ተብለዋል፣ ምን ተብለዋል፣ ሁሉ ነገር ተደርገዋል። ሰርጉ ብቻ ነው የቀረው። በመሐከሉ አጎቷ ሞተ። አጎቷ ማለት የአባቷ አባት ማለት ነው፣ የአባቷ ወንድም። አሁን ልጅቷ አላገባም አለች። ምን ነው እንዴት? ትናንትና አባቴ ሞቶ አሁን እኔ ሰርግ አድርጌ አገባለሁ? ምን ግንኙነት አለው? ሁለት ሳምንት እኮ አለሽ። ላ የአጎቴ ልጅ ዒዳ ተሸክማ ያለች፣ እኔ እንዴት አገባለሁ? ልጁ በጣም ይቸኩላል። ስንት ገንዘብ ከስረዋል፣ ስንት እንትን ተከራይተዋል፣ እንትኑ አዳራሹ ተከራይተዋል፣ ስንት ነገር ያኔ በቃ ላ አላገባም አለች። ሰው ቢለምናት ምን ይለኛል ሰው ትላለች። ትናንትና አጎቷ ሞቶ አሁን ሰርግ ታይተዋት ነው። ደሞ አጎቴ ሚስት ደሞ ዒዳዋ 4 ወር 10 ቀን ሳታወድቅ እንዴት አገባለሁ? በቃ በዚህ ኺላፍ ተገኘና በጣም ተበሳጨ ልጁ። خلاص ፈታት። ምክንያቱም ከሱ አንድ ቃል ከሱ አንድ ቃል ከሱ አንድ ቃል ከዛ ተበሻሸቁና ትቷት ሄደ። ከዛ ስንት አመት ነው ሳታገባ ቁጭ አለችው ልጅቷ? ስታለቅስ ለምን እንዳይሉኝ እና እነዚህ ሶስት ካሟላህ እንዳይሉን አትበል። ይህ ነው እንግዲህ መግቢያ። እኔ በቶፒኩ እየገባሁ ነኝ። አሁን የምነግራችሁ አንድ ታቢዒ ከዚህ ነጻ ስለሆነ በጣም በጣም ትልቅ ስራ ሰርተዋል። ይህ አንድ ነው። ሁለተኛ ለምሳሌ አንተ ማህበር አላችሁ፣ የሴቶች ማህበር ነው፣ የወንዶች ማህበር ነው፣ ወይም የፓልቶክ ማህበር ነው፣ የፓልቶክ ቡድን ነው፣ የፈለገውን ነገር አንተ የምትሰበስባቸውና ከነሱ አንድ ኦርጋናይዜሽን ያላችሁ አለ። አሁን መጥፎ ስራ ይሰራል እዛ ከኔ ጋር አላችሁ። መጥፎ ስራ ማለት አግባብ የሌለው ስለ ስርዓት የሌለው ከህግ ውጭ ስራ ይሰራል። አሁን አንተ እዛ ውስጥ መጥፎ ስራ የሚሰሩትና የሚሳሳቱ ሰዎች ማረም እና መምራት ወይም መምከር ነው የሚሻለው? እኔ እዚህ አልገባም ብለህ ቤት ቁጭ ብለህ ከማንኛውም ችግር ገለል ብለህ መኖር ነው የሚሻለው? ጥያቄ ግልጽ ነው አይደለም? ለምሳሌ ወንዶች አሉ ማህበር አላቸው፣ ሴቶች አሉ ማህበር አላቸው። እዛ አንድ ብዙ ነገር የተሳሳተ ነገር ይሰራል። የሚሰሩት ደግሞ በስህተት ሊሆን ይችላል፣ በጀህልነት ሊሆን ይችላል፣ ወይም ያኔ በእንትን ሊሆን ይችላል። ግን አንተ ከዚህ ወጥተህ ቤት ቁጭ ብለህ አልሐምዱሊላህ እኔ ከዚህ ችግር ያኔ ሰላም ነኝ ብለህ ነው ቁጭ ማለት ነው የሚሻለው? ወይስ እዛ ውስጥ ገብተህ መክረህ መካክረህ የምታስተካክለው ነገር ካለ እዛ ገብተህ ከነሱ ጋር የተጋፈጥከ አንዳንድ ነገር ያኔ ማረም ይሻላል? እነዚህ ሁለት ጥያቄ ያዙልኝና መጨረሻ ያኔ ቶፒኩ ወይም የነደርስ ስንጨርስ እስቲ ተወያዩበት። ምክንያቱም ብዙ ሰው በዚህ ወድቀዋል እንዳይሉኝ በሚል ወይም ምን አገባኝ ምን እኔን መለከት አይደለም የሚለው ነገር በብዙ ሰው እንትን ብለዋል ይሄ ነገር። እሺ አሁን እንጀምር ታሪኩ። እንግዲህ ዘግይተው የመጡ የራሳቸው ጉዳይ ሆናል። እንደገን እጀምራለሁ እሺ የዛሬ ወንድማችን بل ጌታችን ብንለው ታቢዒ ተቂዩ ዓሊሙ ማን ይባላል እንዲያውም ስሙ እዚህ ያላችሁ ወይም ሌላ ቦታ ያላችሁ ስሙ ሰምታችሁ አታውቁም ዑለማዎች ካልሆኑ የዚህ ሰው ስም ማንንም ሰው የሚያቀው ሰው የለም የሰሃባ ታሪክ ያጠና የነቢያችን ሲራ ያጠና የዑለማዎቹ ሲራ ወይም ደግሞ ታሪክ ያጠና ካልሆነ ስሙ የታወቀ አይደለም اسمه رجاء ابن حيوى سمعتوا تقالاتو رجاء ابن حيوى يبالال استن جمر تاريخو بتام يغرمال تاريخو حيوى اباتو نو كريستيان نو انا يمنوربت ينبرو بزي اهون يالچو فلسطين يعني فلسطين انت اگر ايه القدس بيت المقدس اذا نبر يمنورو اهون تقالاتو انانته سيدنا عمر بن الخطاب عند 40 وتادروج لكوزا كسنت تورنت بهالا بيت المقدس نصا اوطات بيت المقدس نصا ستوطا حيوا اهون يمنناغرو يالهوت اذا نبر معناتنو اهون سيدنا عمر بن الخطاب كمدينه تطرتو ود بيت المقدس هدي لمن هدي ሁላችሁም የምታውቁ ታሪክ ነው يا باترياركو ازاي نبرو باتريارك اني قلف لمنم السطم يا بيت المقدس قلف يمسطو بمصحفاتين يتصافو سو عليه بسو يمطا قلفو لسو نميسطو عليه تملكتو انغري يسمنا نجر اندمياقو يا ملكت هالي نجر سيدنا عمر متانا بيت المقدس ازا سيدرس باترياركو متانا اللبابسو ሰውነቱ አነጋገሩ ድርጊቱ ሁሉ ተመልክቶ ይህ ነው እንግዲህ ቁልፉ የሚሰጠው ይህ ሰው ነው በመጽሐፋችን የተገለጸ ይህ ዑመር ነው ብሎ ቁልፍ ሰጠው ማለት ነው አሁን እልልታ ሆነ ጨዋታ ሳቅ ደስታ ፈንጠዚያ ምናም በቃ ሁሉ ሰው ተደሰተ ማለት ነው ሰሃባዎቹ 40 ሺህ ወታደሮች ነው ያሉት ጀነራሎች አሉ ኮሎኔሎች አሉ ምን አሉ በቃ ዓለም ነጻ ሆነች ቤተ መቅደስ በእስላም እጅ ገባች በጣም ደስታ ሆነ አሁን ሐይዋ አሁን የምላችሁ የዛ ታቢዒን አባት እንግዲህ የታቢዒው ረጃ የሚባለው ገና አልገባሁም ስለአባቱ ነው አሁን ማውራው ያለው ሐይዋ يعني አባቱ ማለት ነው ይሄን ነገር እየተመለከተ ነው ዑመር መጥቶ አየው ቁልፉ ሲረከብ አየው ከዛ ህዝቡ በደስታ ሲስቅና ሁሉ ሰው እልልታ ሲል ያያል ولكن በጣም የእስልምናን ፍቅር ያሳደረበት የሰይድና ዑመር ኢብኑ አልኸጣብ ሁለት ቃላት ናቸው ከኔ ጋር ሆኖ ወንድሞች የሰይድና ዑመር ሁለት ቃላት ብቻ ሐይዋ ትልቅ የክርስቲያን ጣጣስ ወይም ደግሞ ቄስ የነበረው ቀጣ ወደ እስልምና አስገባው ማለት ነው ምንድነች እነዚህ ሁለት ቃል ሁላችን እናቃቸዋለን سيدنا عمر متانا حزبو سيسق سيچاوت ما شاء الله عيد سيادرق سيدنا عمر لبيتشاچو يالقسو نبر قلل بلو كذا بيت المقدس كبيت الكريستيان راك بلو لك اند حصان يالقسالو فجاء ابو عبيده بن الجراح وجاء خالد بن الوليد وجاء عمرو بن العاص النزي بمولو جنرالوش بمولو متتو يا عمر يا امير المؤمنين لمندنو متالقسو زاريما የሳቅና የዒድ ግዜ አይደለም እንዴ እንዴ ቤተ ፍልስጤም በሙሉ ቤተ መቅደስ በእጃችን የገባበት ቀን አይደለም ወይ ብሎ ሲነግሩት ምን አላቸው አይሁል እኽዋላቸው እነዚህ አሁን እነዚህ ይሁዶች በይሁዶች እጅ ነው የነበረው እንትሩ ቤተ መቅደስ እነዚህ ይሁዶች ለምን ተሸነፉ አላቸው ለምን በእግራችን ረገጥናቸው ለምን የሚገደል ገድለን የሚታሰር አስረን በጃችን ቁጥጥር ስር ያስገባናቸውና አገሩን ለቀው እንዲሄዱ ያደረግናቸው ለምንድን ነው ብለ ጠየቃቸው فقالوا الله اعلم فقال عمر ስለተሳሳቱ ነው አለ ያላህን መንገትቶ فساد አበዙ معصية አበዙ እና አላህ ያዘዛቸው ነገር ሁሉ እንቢ ብለው ብዙ فسادና ብዙ መጥፎ ነገር ከተውሂዱና ከዲኑ መራቅ ስለጀመሩ ወይም ደግሞ እንደዚህ ስለአደረጉ አላህ ሲቆጣባቸው ያኒ ስልጣኑ ከነሱ አንስቶ ለኛ ሰጠናለ የሚያስለቅሰኝ ነገር ግን እሱ አይደለም ማለት ሰያቲ ዘማን ግዜ ሊመጣ ነው እኛ ልክ እነሱ እንደተሳሳቱ ቁርአኑን በስተጀርባችን አድርገን የነቢያችን ሐዲስ ማፈዛ ማሾፋ አድርገን የሰላቱ ጉዳይ የዘካቱ የሰደቃው ጉዳይ በሙሉ ያኒ አዱንያን በጣም ወደን አኺራን ጠልተን ያኒ ለዲኑ ምንም ዋጋ ባንሰጥ ያኒ ባንሰጥበት ጊዜ እዛ ጊዜ አላህ Subhanahu Wa Ta'ala ደሞ ስልጣኑ ከኛ አንስቶ ወደዛ ነሳራ ሲያዞረው ያንዳንዱ ሙስሊም ሲያለቅስና ያንዳንዱ የሙስሊም አገሮች ሲረገጡ እየታየኝው ማለቅሰው አለ ዑመር ይገባቸዋል ወንድሞች መጣው አልመጣም አረ መጣ እንጂ ይሄ ነገር የማያቅ ወላሂ ከአህያ በታች ነው ምለው ይሄን ነገር አሁን ዑመር ያለው ነገር ገና አልመጣም የሚል ሰው ካለ አይደነው ምን አይነት ልበለው ወላሂ አሁን በማንኛውም ዓለም የእስላም አገር አይደለም የሚረገጠው ያለው እስላም አይደለም ያለቀሰ ያለው ለምን ተሳሳተን በጣም አስያ በዛን ቁርአን ጀርባችን ሰጠነው ምን አለበት አላህ ደሞ ግድ የለው ስልጣኑ ከኛ ነሳውና ለነዛ አውሮፓውያንና አሜሪካውያንና ሩሲያ ምናምን ለነሱ ሰጣቸው ብለዋል ደሞ ነብይ ነብያችን ኮ ብለዋል ستتكالب عليكم الامم كما تتكالب الكلاب على قصعتها لك اندزي وشوشكو عند تلك سهنا ارغى سغا بتسطاچو من يادرغالو يماتالو يفاجالو سغاون لمبلات بنص اسلاغنيوت ان انت دومو يني امت غزي لي متانو يا لمن حزب كريستيانو يهوديوم يعني مشريكم كله لك اندزي سغا وشوش اندمچاوتبت ليتعاوتباچو نو بلو سيناغرو يقول واحد من الصحابه يا رسول الله امن قله يعني وبطام تكيت سلهونن نو انسو بزو سلهونو قال لا بل انتم كثير ان انت بزو ناتشو لكن انتم كغثاء السيل انتم كغثاء السيل كم اندزي غرف سيمطا افرا لا ادلم ዝም ብሎ አንድ ጊዜ ብልጭ ብሎ የሚጠፋ እንደዚህ ናችሁ እናንተ ለምን አሉት ነቢያችን ሰሃባ ለምን ያ ረሱላህ እንደዚህ ለምን እንደሆነ ምን ሆነው ብለው ስጠይቁ نعم يقول تصيبكم يصيبكم الوهن وهن ليذاچو ነው ሊያጠቃችሁ ነው ምንድነው وهن يا رسول الله قال النبي صلى الله عليه وسلم حب الدنيا وكراهيه الاخره ይሄን በሽታ ነው አሁን ከኛ ጋር ያለው الدنيا በጣም እንወዳታለን አዱንያ ምነካልን ሰው ከመጣ ወደ አራስ ነብር ነው ምንቀየረው አኺራችን ምነካ ከመጣ ግን كيف الحال يا اخي ለምን እንደው እንደዚህ አደረከው الله خلي ጥሩ አይደለም ምናምን ነው የምትለው ይሄ ነው በሽታው መጣና ዑመር ያለቀሰበት ነገር መጣ አሁን ሐይዋ ወደ ሐይዋ ልመለስ ሐይዋ ይሄን እየተናገረ ነው እና ግዜ ሊመጣ ነው እኛ ምን ሸነፍበት ይሄን ሐይዋ ይሰማል በልቡስት ገብቶ መታውል ብሉቡ ከዛ ቀጥሎ የሰማው የበለጠ ደሞ ያኒ በልቡስ ውስጥ ገብቶ ወደ እስልምና እንዲገባ ይገፋፋው ደሞ ምንድነው ሰይድና ዑመር እንግዲህ ታቃላችሁና እሱ ሲመጣ ያኒ የሱ ባሪያ በአህያ ላይ ወጥቶ ሰይድና ዑመር አህያውን የጎተተ መጣ ማለት ነው ከዛ ሰሃባዎች ራዋረድ ከንባክ አሚራል ሙእሚኒን እንዴት እንደዚህ ታረጋለ እንዴት የመሰለ ፈረስ በፈረስ ብትመጣ ልጁ ደሞ የትኑ የፈረሱን ልጓም ይዞ እሱ እየጎተተ ቢሄድ እንጂ አንተ ባር ያንተ ባሪያ በአህያ እንት እዚህ በቃ ተዋረድን እኮ አፈርን እኮ አሉት فقال قولته الشهيرة شي 400 አመት ሰውን የበጠበጠች ቃል እሱ ያላት ሰይድና ዑመር ነው ይሄን ቃል ይሄ ሐይዋ የሚባለው ሰው ይሄን ቃል ሲሰማ خلاص ልቡን ዘጋችሁ ከፈተችውና ወደ እስልምና ገባ ምን አለ ሰይድና ዑመር ايها الناس አላቸው يا ابو عبيده الجراح والله انت امين الامين هذه الامه بتهنرو በዚህ ሰፈርገ አንገተ ቆርጠ ነበርአል እንዴት እንደዚህ ትላለ አሳፈርከን አዋረድከን ትላለ يقول نحن عرب عليه نحن العرب نحن كنا قوما أذلاء بك أتواردن جمعي للن زلانوش تمرنا وهي من نبلا عندو يعني هيالي هنا سو لضعيفي هنا وسو مقدل بشفت النت بلي بالنت بزين بزينة بقمر بخمر بزي هذا اللي ينبرنو كنا أذلاء تكلالا بعالم ينبرو سووش عند ودك هنا وزكاج هنا وحزب عند هذا اللي مياي نبرو نحن قوم كنا أذلاء فأعزنا الله بالإسلام كبري متعلن علم بمولو اندفران ان عندي كبرن يدرغو الله بسلمنا نو فإن ابتغينا العزة من غير الإسلام أذلنا الله كسلمنا ليلا وجه كبر كفلقن الله سبحانه وتعالى ليتقلن نو بلو يعني سنقر حيوة يهندقر يسمار كريستيان نو فكر وقدر فكر وقدر على طول ودسلمنا قبه سويو حيوة تمام الله سبحانه وتعالى بقرآن من إلى المسألة شو تنش تلك القبعة واندموش عندان دو سوو چالو واندموش هاتشن إمن الله شو يتمارو سوو تيهوني چلالو إن تلك بلاء يورد باتشو الله سبحانه وتعالى كبر بس لمنا ميقاني أي مسألة شو كبر بتمهرت بدكتوري الدقري بدكتور النت بماستر النت انتن كبر يعني كنزا إسلام يالهونو يعني تقابلو بالا جنزبوش هابتاموش بالا جنرالاوش منا منا منا اندازي هلا للم إسلام بايهونو كبر يالونا جنزب يالو بزا يعني تتقبتو كبر يميا قنيو مسلا جوال لكن الله قرد أرغو تناقري يفلقو النقر بالتادر قوالي كبر بسلمنا بتشانو ميقنيو اسمعوا معي يقول سبحانه وتعالى الذين يتخذون الكافرين أولياء إسلام يالهوني واندمي يالت أغات أغاي ميلو كبر فلقو كسوغا بكانتن ميلو نا الذين يتخذون الكافرين أولياء أولياء من مالتنو وداجوش مالتنو نا كافروش يمي ود كنسوت أغابلو إسلامنا نمينك كبر كنزانو ميقنيو يميل سو الذين يتخذون الكافرين أولياء من دون المؤمنين مؤمنين تتو كنزا ينبت اينا تشو كن السويلان من دون ينبت اينا كهواي ايلاند ينورسي يتمرقون كأوكسفورد ينورسي لندن دكتوري ديگري اللين انا كنزي سلاموش دمو زملو قالي تشاوش كنسو تقاتقا كمالت كنزا دكتوروش الزارو متكبرو كبري متاقنيو بلو ياسبال كنه قال لاتشو الله من علوم السلاتشو أيبتغون عندهم العزة؟ تقات أقايم من الواتشو النزي للنزي كافروش كبر فلقنو إلى الله سبحانه وتعالى فإن العزة لله جميعا زبلاتشو أتلفو كبر كالله قنو ميقنو كبر ودى الله تقاك الكنو انت كبرونجي كالنزا كافروش سلاموش انتته كبر ايقنو بلوم اللي سلح سبحان الله العظيم يهن نقر حيوة ين نجر سياي لبوت مستنا كتا أسلمه سيا سلم أجبا كجبا بهارا ولده ما أنت ولد يزاري تلقو من نجر بتسو رجاء مبالو تولدنا رجاء بلو سمسة أو مالتنا أهون وده رجاءنا من هلو رجاء ابن حيوة رجاء ابن حيوة هنا أسلم حيوة فتزوج ورزق بغلام وسماه رجاء وعلمه الدين والدنيا ديننا الدنيا استمروا معرفنا وعلمه أيضا درس يكتب بماء الذهب أهون ملاتشو يا أخي إني أنان دقزي كوبت أمي قرمينيان عند شيخ عند عالم عند مسلم عند منامن يتمارى منامن كسوا دلك كنسوا بيشار دلهم حكمة ويم ترو النقاقرنا ترو يليك أونت نقاقر يميقنيو كان تراسو لهوني تشلال أهون حيوة أهون يسلمو لكن تملكتو يالو نقاقر إنين عندما حضرات اللي ممسات أتشو والله لني لراسي تتقامكو بتنقرنو بهيوته يمتقام بتنقر عند التقامو بت إسات أتشوالو بتلي بتلي إن الزاوة أتوش قنا يهاء أماتي أسرا سمنت أمات إدمي اللاتشو አሁን ገና ያዱንያ ነገር ቢስሚላህ ብላችሁ የምትጀምሩና ገና ወጣቶች ያላችሁ ለሁሉም ለሽማግሌዎችም ለሁሉም የሚሆን ትልቅ ምክር ነው ስሙት حقيقه ነገ በዳሩ ቢላል ተፍሲር ሲጀምር በዝነዚህ ጥያቄ ጀምራለሁ ነገ እጠይቃለሁ ምክንያቱም በጣም አስፈላጊ ፍልስፍና ስለሆነ ነው ምን አለ ሐይዋ ልጄ አለው ለማን ለልጁ يعني رجاء ميبالو لجو لجي الو نعم حياه الانسان ثلاث حاجات يا سو لج من ربت بزي هالدنيا ثلاث نجر يازو ناتشو عليه انذي ثلاث نجروج بجوره سماتشو لبه لا كتتاتشو كذا بنسو سرا له اشي عليه قال الدنيا كلها في الطفوله عليه يعني حصاننا وطات بهون كبت غزي ሁለት ነገር አለ ነገሩ ሶስት ነገር ነው አለ መጀመሪያ ሐይዋ ምን አለ በዚህ አዱንያ የሰው ልጅ የሚኖርበት ሶስት ነገሮች ናቸው አለ አንዱ ገንዘብ ነው አለው አንዱ ጤና ነው አለው አንዱ ደግሞ ጊዜ ወቅት ነው ወቅት ታይም ነው አለው አሁን አንተ ወጣት በነበርክበት ወይ ወጣት ባለህበት ጊዜ معك الصحه ومعك الوقت ህፃን ስለሆንክ ገንዘብ የለህም ገና አልተማርክም አልሰራህም አይደለም ግን ጤና ካንተ ጋር አለ ግዜ ካንተ ጋር አለ ይሄ አንድ ነው ትንሽ ጎርመስ ብለህ ወደ 20 30 አመት ስትሄድ 30 አመት 40 አመት ስታደርግ እዛ ግዜ يعني ምን ይኖርሃል ሁለት ነገር ይኖርሃል አንድ ትጠፋለች አለ يعني ምን አለ ጤና ይኖርሃል ምክንያቱም ጤና አለ ገና ወጣት ነው ያለው ገንዘብ ይኖርሃል ምክንያቱም ታግለህ እየሰራህ ነው ሀብታም ለመሆን እየጣርክ ነው ላኪን ግዜ የለህ ማለት ተመልከቱ አሁን ስንጨርስ የምደግምልኝ ካለ እና ነገሩ ሶስት ነገር ናቸው ህፃን ካለ በነበርክበት ግዜ ጤናና ግዜ አለ ማንኛውም ለመስራት ግዜ አለ ጤናም አለ ትንሽ ወደ 40 አመት ስትሄድ ጤና አለ ገንዘብም አለ ወቅት ግን የለም ግዜ የለም ምክንያቱም ለምን ገንዘቡን ለመሰብሰብ ወቅቱ እዛ ጥፍታል አለ ስትሸመግል አለ ሁለቱም ይኖራሉ አንዱ ይጠፋል አለ ምንድነው ገንዘብ አለ ምክንያቱም ለ40 ለ50 አመት ጥረህ ያመጣው ሚሊዮን ገንዘብ ሊኖር ይችላል ወቅትም አለ ግዜም አለ ሸምግልሃል አሁን አሮጌ ሆነሃል ሸምግልሃል ግዜ አለ ገንዘብ ሞልተዋል ጤና ግን ይጠፋል እዛ ግዜ አለ يا اخي والله بهوته سايو ጓደኞቼ ዘመዶቼ እንደዚህ ሳያቸው ልክ እንደ ቴብል ቴኒስ እንደዚህ ቲክ ቲክ ቲክ ቲክ ይሉ የነበሩ ወጣታቸው አሁን ሸምግለዋል ገንዘባቸው በመላይ ነው የሚቆጠረው ግዜም አላቸው ምክንያቱም خلاص ስራ አስቆመዋል እቤት ቁጭ ብሎ የ60 70 80 አመት ሆነዋል እቤት ቁጭ ብሎ በቃ ሞት እየጠበቁ ናቸው ላኪን ጤና የለም አንድ ጉልበት ይላል አንድ የስኳር በሽታ እኮ ነው ይላል አንድ የደም ግፊት ይላል አንድ ኪ ኩላሊት እኮ ነው እንደዚህ ሆነ ይላል አንድ ደግሞ ምንድነው በቃ ደሜ እንደዚህ አሉ አጥንቴ ምናምን ጀርባዬ እንደዚህ እንደዚህ ይላል እዛ ግዜ ጤና ይጠፋል ገንዘብን ግዜም ይመጣል አለ እነዚህ ተከታተላቸው አለ እና ለልጁ ነው ተከታተላቸው በህፃነት ይያለ ገንዘቡ እንትኑ ገንዘብ የለህም አይደለም ግዜው ተጠቀምበት ጤና ተጠቀምበት ወደ 40 አመት ስትሄድ ደሞ ገንዘብ አለህ ጤናም አለህ ግን ግዜ የለህም ገንዘቡ ያኔ ግዜው ገንዘብ በመሰብሰብ ሄደዋል ስትሸመግል ጤናው ይጠፋል ሁለቱም አለ አለ فقال رجاء يا بابا لو يا ابوي ماذا افعل እንግዲህ ምን ላርግ መፍቴው ምንድነው ብሎ ጠየቀው قال وانت شباب استفيد من الوقت والصحه له አሁን አንተ ገና ወጣት ነው ያለው የ7 8 አመት የ10 አመት ነው ያለው አይደለም አሁን በጊዜውና በጤናህ ተጠቀማረው ገንዘብ አለልህም ገንዘብ የለህም አሁን رجاء اخذ من نصيحه ابيه ይሄን ምክር በጆሮው ላይ በስቶ ጆሮው እዛን ጠለጠለው እንግዲህ طيب تعلم حاجتين ሁለት ነገር ተማረ በመጀመሪያ የዲኑ ዒልም የሚያስተምሩ የታሉ ጊዜ ያለኝ ጊዜ ያለውኮ ጊዜ ስላለኝ እማራለሁ خلاص ምን አሉት هنا معاذ بن جبل هنا عبد الله بن عمر بن الخطاب هنا خالد بن الوليد هنا عبد الله اني ابو عبيده بن جراح هنا عبد الله بن عباس بمن الصحابه زون يالو انذي ناتشو صحابه علم وسدالوتنا تنبركو كل 10 امت ازا علم يوسدال يتاله دومو تمرتو يا الدنيا دومو فلغالو حالنا مهندسوش نبرو ازا مهندسوش يرومويان مهندسوش نبرو የአረብ አረብ ስቴትስ መሐንዲሶች ነበሩ ምን ተባረ ታቃላችሁ ሐንደሳ ማዕማሪያ يعني ምንድነው ምትሉ ሲቪል ኢንጂነር ላ ቢልዲንግ ኢንጂነር እንደዚህ ተማረ ማለት ነው የህንፃ ኢንጂነር ተማረ ለምንድነው ሁለቱ የተማረ ብትለው ጠይቆኝ እንዴት በዚህ በዲን ሊቅ ሆነ በዲን ቁርአን ሐፈዘ ሐዲስ ሐፈዘ ተፍሲር ተውሂድ ሁሉ አጠናቀቀ በዚህ ደግሞ ኢንጂነር ወጣ እንዴት ግዜና ጤና ስላለው ተመልከቱ ወንድሞች ግዜ ሙሉ አለው ጤና ሙሉ አለው ገንዘብ በኋላ ነው የሚያከማቸው ገንዘብ እና ሐይዋ ኢንጂነር ተምሯል ቁርአን حفظዋል ማሻአላህ dunia ወዲን ሁለት ይዘዋል ማለት ነው አሁን ወንድሞችና እህቶች ወደናንተ ልመለስና አንድ ደቂቃ ቢሆንም እኔ ለመከራችሁ ሳይሆን ላስታውሳችሁ እኔ የምከር ሰው አይደለሁም ከኔ የምትበልጡ ሰዎች አላችሁ ማሻአላህ ላኪን ላስታውሳችሁ ወንድሞች ብዙዎቻችን እንደምንሰሳት አታቁም ልጆችን ወልድና ወንድም ሴትም ወልድና መጀመሪያ የሚታየኝ ምንድነው ሁላችን ይህ ልጅ ማሻአላህ መሐንዲስ ቢወጣ ዶክተር ቢወጣልኝ እንግሊዝ ጥሩ ቢናገር ያኒ ለምሳሌ ኮምፒውተር አጠናቅቆ ITC ነው ምናምን ሸበካት እንደዚህ ቢያጠና እንደገና ፓይሎት ቢሆንልኝ እንደዚህ ነው ምናስበው የዲን ጉዳይ በኋላ አሮም ይመጣው ተሳስተን መስመሩ ከረቀቅን በኋላ የዲኑ ፍቅር ምናምን የሚባል ነገር ይመጣል ማለት ነው على كل حال ወንድሞች እንሳሳታለን رجاء ابن حيوة جزينا ጤና ተጠቅሞ ኢንጂነር ሆነዋል ሙፍቲ ሆነዋል ቁርአን حفظዋል علم እንትን ብለዋል አይቻልም ወይ ነገር ልጆቻችን ሁለቱ ነገር ለማስተማር አይቻልም ይቻላል እንጂ ለምን መሰለ ባንተ እድሜ አትገምተው በሱ እድሜ ግዜ ያለው ጤና ያለው የፈለከው ብታስተምረው ይማራል ሰው ይው እኔ አንድ ቀን የነገርኳቸዋል እዚ ሳውዲ አረቢያ ኮኑ አንዱ ወነት የነ ኡመኑን 11000 ሪያል ደሞዙ ቤዚክ ሳላሪ ነበረው 11000 ማለት በሳውዲ አረቢያ አራት ዳር ልታረግ ትችላለህ አራት ቤት ከፍተህ አራት ሚስት ልታገባ ትችላለህ እሱ አንድ ሚስት ነው ያለው ሁለት ልጆች ወንዶች ናቸው ሁለቱም 11000 ይከፈላል ሁለተኛ ደግሞ የሶስት ወር ደሞዝ እንትን ደሞ ይሰጡታል የቤት ክራይ የሶስት ወር ምንድነው 33000 በአመት የቤት ክራይ ብሎ ይሰጡታል ማለት ነው this is house allowance የሚለው አሁን ቤት የሚከራየው በ15000 በ20000 እንደዚህ ነው እነሱ ግን የሚሰጡ 33000 ይሰጡታል ሁለተኛ በየአመቱ ለሱና ለሚስቱ ለሁለት ልጆቹ ቲኬት ይሰጣቸዋል በማንኛውም የዓለም አገር ደርሶ እንዲመጣ ሌላም ነበረው እንዴት የመሰለ ስራ ይዞ ይያለ ሁለቱ ልጆቹ አሜሪካ ወሰዳቸው ለምንድነው የምትሄደው እንግሊዝኛ እንዲማሩልኝ ለምንድነው የምትሄደው ሊቃውንት እንዲሆን እዛ አረተው ቢባል ተው ቢባል ተው እንዴ ያለና ወሰዳቸው እዛ ሄደ ልጆቹ ትምርት ቤት ከተታቸው ትንሽ ጎርመስ ሲሉ ያኒ 18 አመት ምናምን ደረሱ ሁለቱም ጋርልፍሬንድ ይዘው መጡ ባባ this is my girlfriend ኢሩአል መናደድ መበሳጨት ጀመረ ሚስቱ ያንተ ባንተ መኪና አልሄድም አለችው የኔ መኪና መግዛት አለብህ አለችው ለሷ መኪና ካር ገዛላት ለሱም ካር ገዛ እሷ በዚህ ትሄዳለ እሱ በዚህ ይሄዳል የት እንደምትወለድ አያቅም እሱ አሜሪካ ነው ያኒ ካለ እንግዲህ አሜሪካ ነው እንግዲህ አውሮፓ ነው እንደዚህ እንደዚህ የሚባል ነገር የለም ወንድ አይልም እዛ እነም ይባልበት እንጂ ያኒ እንደዚህ ነው አልሙሂም በሚስቱም ተበሳጨ በልጆቹም በጣም ተናደደ ተበሳጨ የስኳር በሽታና የደም ብዛት ቀጥ ተመጣበት ወደ 80 ኪሎ ግራም የሚመዘን የነበረው ወደ 52 ግራም ወረደ እንጨት ልክ እንደ እንጨት ሆነ ሰውየው ለምንድነው ሄደው ልጆቼ እንግሊዝ እንዲማሩ የአሜሪካን ሲስተም ትምህርት እንዲማሩ አንዱ ፓይለት እንዲወጣልኝ አንዱ ደግሞ ዩኒቨርሲቲ አስተማሪ እንዲወጣልኝ ሄደና እሱም ጠፋ ልጆቹም ጠፉ ሚስቱም ጠፋች ማለት ነው አባባል ምን መሰላችሁ ረጃ ኢብኑ ሐይዋ እዚህ አሁን የምንነጋገርበት ያለ ነው ይውላችሁ አዱንያና አኺራ ሁለቱም ወሰለ ለምን ብንል 10 ጊዜ ልገመው ምክንያቱም ጊዜ አለው ጤና አለው እሺ እንቀጥል ከተማረ በኋላ فاصبح عالم اهل الشام يجب سنتنو يا فلسطين انا اكبابيو اعلم الناس بالقران اعلم الناس بالحديث والتوار سويو وتعلم معمار عربي وروماني يا رومويان انجينير انا يا عربوش انجينير تماره معناتنو فاصبح اكبر معمار في الشام بالذات فلسطين يالو مهندسوش يبلاينت تسطو سو معناتنو واخذ بوصيه ابوه አሁን የአባቱ ወሲያ በጭንቅላቱ ውስጥ ነው ያስገባው ምን አለ አሁን ግዜ ያለኝ አለ ጤናም አለኝ አለ ኢንጂነር ተማርኩ ዒልምም ተማርኩ ጤናው አለ ግዜም አለኝ ለምን ሐጅ አልሄድ ማለት በየአመቱ ሐጅ መሄድ ጀመረ ምክንያቱም ካረጀ በኋላ ከሸመገለ ሐጁና የነቢያችን መስጂድ በመዲና ያለው ዚያራ ለማድረግ አይችልም እዛ ግዜ በሽታ ይመጣል ስራ ይበዛል ገንዘብ ይበዛል አሁን በየአመቱ ሐጅ ለመሄድ ጀመረ ማለት ነው طيب وكانوا يقولون بحج سهد ازاي يغنيو تلالق علماءو كانوا يقولون ما راينا عالما مثل رجاء ابن حيوه من الشام شام معناته يا سوريا فلسطين معناته طيب ارسل عبد الملك ابن مروان اهون انقدي بنتلو لي غبا نو اهون اندايلون يميلو نجر مجمرى نغركواچو ازا وسط لي غبا نو رجاء عبد الملك ابن مروان يميبالو تلقو تلقوا امير المؤمنين ينبروا ذا غزي وتادر عند 6000 وتادر ازجاجنا ود عند يرومويان بوتا لطورنت لاكي كني قالاچو ابو انيس باكتا توطا يو هاف ميل صلاه بتسجدم تولو بلا سجدهنانا بمجرشا انتن يمثلنا ليلوچون سلازي لمناجر በጣም እጓጓለሁ እናንተ እንድትናገሩና እንጨምሩበት ምክንያቱም ይሄ ደሞ አንድ ነገር አለ ደሞ ልንገራችሁ ፖለቲካ የሚወጡት ሰዎች አሉ። You have mail? እሺ ይውላችሁ የእስልምና ፖለቲካ ነው አሁን የምናገረው Islamic politics ይባላል ይሄ ነገር Islamic politics ተማሩትና እንዴት እንደሆነ ልታውቁ ነው አሁን ረጃ ኢብኑ ሐይዋ አኔ ሐጅ ጀመረ አሁን عبد الملك ابن مروان የሚባለው ጠቅላላ እስላም አገሮች امير المؤمنين የነበረው በሱሪያ የነበረው ወታደሮች አንድ 6000 ነው 7000 ወታደሮች አዘጋጅቶ ወደ አንድ የሮማ እንትን መሬት ለቀቃቸው እንግዲህ እኔ ጦርነት ለመክፈት ነው አይደለም አሁን የነዚህ 7000 6000 ወታደሮች አሚር ያደረገው ልጁ ነው ልጁ ለዛ عبد الملك بن مروان ልጁ አሚር አድርጎ እኔ ጄሽ እኔ ወይም ደግሞ ወታደሮቹ ለገ በዛ ወታደሮቹ መካከል ሐይ ረጃ ኢብኑ ሐይዋ ነበር ሄደና እንግዲህ አብዱል መሊክ ኢብኑ መርዋኒ አሚር المؤمنين ረጃን አያቀም እንደ ተራ ወታደር ሆኖ ረጃ ከነዚህ ጀሽ ሄደ ምክንያቱም ሱብሃንአላህ ጂሃድ ይወድ ነበር በጣም ጂሃድ في سبيل الله ይወድ ነበር ረጃ ሄደና 3 ቀን አልቆዩም አገሩን ይዞ ብዙ ምርኮኞች አምጥቶ ድል ተጎናጽፎ ተመለሰ አብዱል መሊክ ኢብኑ መርዋን هذا امير المؤمنين ተደነቀና እንዴት እንደዚህ ሆነ አለ በ3 ቀን አገሩን ይዛችሁ ያኔ ሰው እንትኑ ድል ተጎናጽፋችሁ ትመጣላችሁ አለ ምንድነው ስምስጢሩ ሲል فقال ابنه لجبل عليه اولا امير المؤمنين هو فضل من الله يا الله ارداته ነው አለ ولكن له ሁለተኛ አንዱ አለ رجاء ابن حيوه የሚባለው كبير وطاط غبز በቃ ወታደሮቹ ወደ አንበሳ ነው የቀየራቸዋል እንዴት አለው ዳዕዋ ያደርጋል ቁርአን ያነባል ይናደዳል ለምንድነው እኛ እስላሞች እኮ የበላይነት ነው ያለን አብሽሩ ወደፊት ምናምን ይያለ ወጣቶቹን በጣም የገፋፋ ሞራል ሰጣቸው በሜዳ ከጦርነት በላይ እሱ የሚያደርገው ጦርነት በጣም ትልቅ ነበር ኹጥባ ያደረገ አብሽሩ በዚህ ግቡ ከሞታችሁ ጀና ናችሁ ካልሞታችሁ ደግሞ ድል ተጎናጽፋችሁ ወደ አገራችሁ ምትመለሱ እስላም ደም አይፈራም እስላም ሰይፍ አይፈራም ይያለ በቃ ገባንና ብዙ ወታደሮች ሮማውያን ተገሎ ድል ተጎናጽፎ መጡ አሚር المؤمنين من عليه من نو رجاء هذا امطلني عليه امطتنا انت نهرو قالوا او كزاري جمرو يني اماكارينا የኔ አንደኛው ሚኒስተር ነሃሉ እሺ አሁን እንግዲህ ፍትናው ጀመረ አሚር المؤمنين عبد الملك بن مروان يسو ወነው አማካሪ አደረገው ለእንትኑ لكن በሙሉ ዑለማዎቹ ጠሉት رجاءን ጠሉት ለምን ምን አሉት ያ رجاء ምንድነህ አንተ ከአሚሩ ጠጋጠጋ የምትለው ይሄ አሚር እኮ በጣም መጥፎ አሚር እኮ ነው ይሄ እኮ ስንት ሰው የገደለ ነው እነታቸው ነው አሚሩ በጣም ስንት ደም ያፈሰሰ ስንት ዑለማዎች የገደለ ስንት ትላልቅ ሰዎች የገደለ ደም በደም ያደረገው መሬቱ እሱ ነበር አብዱል መልክ ነው ስንት ገንዘብ ምናምን ሰው ያጠፋ ሰው ነው እንዴት ከሱ ጋር ተሆናለህ አሉት አሁን ፈከር ያኒ አሰበና رجاء ابن حيوه እሺ አሚሩን ትቼ በሄድ እዚህ ላይ ነው እንግዲህ እንዳይሉኝ አሁን ዑለማዎቹ አንተ እንደዚህ ልቀቅ አሚሩን እንትን አትበር ከሱ ራቅ እኛ ኮርቀናል ምናምን ሲሉት በጣም አሰበና ምን አለ ዑለማዎቹ እኮ ይሄን አሚር ትተው ሲሄዱ የነሱ የዑለማዎቹ ቦታ መጥፎ አጥፊ የሆኑ ሰዎች መጥተው እኮ ነው አሚርን እየመከሩ እኮ ነው አሚር ገዳይ ያደረጉት አሚር በጣም መጥፎ ስራ ለመስራት ያደረጉት እኮ እነዚህ ዑለማዎች እኮ ናቸው ሁሉም ትቶ ከሄደ አሚሩ ወደ እንስሳ ይቀየራል ላኪን ራስህን ወደህ ነፍስህን ወደህ አሚሩ መጥፎን እየሰራ ይያወቀ አንተ እንዴት ልቀቀለህ ብሎ አሰበና ላአለቅ ማለት እኔ ለአላህ ብዬ ካሚሩ ጎን ሆኜ እመክረዋለሁ እንጂ እኔ ከለከኩ የነብዩታ ማን ነው መጥፎና ግማታም ሆነ ያኔ አንድ ሙናፍቅ መጥቶ ይይዛል እዚ አሚሩን ግደል ይያለ መጥፎ ስራ ይያለ ወደ መጥፎ ነው የሚመራው ላኪን እኔ ቢገድለኝም ደሜ ቢፈስም እሱ ስለመረጠኝ ከሱ ጋር ቁጭ ብዬ ለጥሩ ነገር እመክረዋለሁ አለ እሽራይኩም ወንድሞች አሁን እስቲ ልጠይቃችሁ እናንተ አህማን ነው ስተተኛው ዓሊሞች ናቸው ወይስ እሱ ነው እሱ ለሊላህ ብሎ ነው የታጠቀው አሁን እዚ ላይ አንድ ነገር ተዛለኝ ወንድሞች እንድታውቁ ሰይድና ዩሱፍ አንነብይ አልከሪም ኢብኑ አልከሪም ሲጅን ገብቶ ነበር 7 አመት ከታሰረ በኋላ የነበረው ንጉስ አውጡልኝ የኔ አማካሪ ላረገው ነኝ ብሎ ከእስር ቤቱ አወጣውና እነከ ለዲየ ለዲና መኪኑን አሚን አለው ካሁን በኋላ የኛ አማካሪ ነህ ልክ የرجع ኢብኑ ሐይወድ ካስተዋሳችሁ የመሊኩ ደሞ የዩሱፍ መሊክ አስተውሱ እና የኔ አማካሪ ነው የምትሆነው አንተ ብልጥ ሰው ነህ ምናምን አለው አይደለም አሁን ዩሱፍ ምን አለ ትልቅ እድል ነው አለ ይሄ ነገር እሺ ብሎ ለመሊኩ እሺ ያንተ አማካሪ ሆናለሁ ያንተ ወዚር ሆናለሁ አለው ግን በሸርጥ አለው اجعلني على خزائن الارض اني حفيظ عليم بسوره يوسف شنجري اندزي كونه يا غنزب مينستر ادرغني اني بتام تشلوتالني يا غنزب مينستر مكنياتوم امين نني امنتالني يا سو غنزب بسو غنزب الچاوتم حفيظ نني علم مالني انديت ارغي غنزبو اندميز اقالهو علماءوچو منالو اهون يوسف رسول نو نبي نو ስልጣን ይፈልጋል? لا አይፈልግም ጨርሶ ስልጣን ራሱ ነቢ ነው ረሱል ነው ይበቃዋል ለምንድን ነው የገንዘብ ሚኒስተር አርገኛ ያለው አለ ምክንያቱም ረሱል ስለሆነ እምነት ስላለው ወንጀል የማይሰራ መሆኑን ራሱን ስላወቀ ሁለተኛ ደግሞ የገንዘብ አያያዝ አገሩን የማምራት ጉዳይ አላህ ስጦታ ስለሰጠው እኔ እንቢብዬ ወደ ቀኝ ወደ ግራ ራቅ ካልኩ የገንዘብ ሚኒስተር አንዱ ይመጣና ይዘዋል በዝባጅ ይሆናል በቃ ህዝቡን ያረባል ህዝቡ በቃ ገንዘቡ ለራሱ እየወሰደ ብዙ ፈሳድ ያመጣል ስለዚህ እኔ እዚህ ቦታ መግባት አለብኝ ለአላህ ብዬ ለህዝቡ ብዬ አለ ዑለማዎቹ ምን አሉ ዩሱፍ ያደረገው ዋጅብ ነበር አሉ ዩሱፍ ያደረገው ድርጊት ዋጅብ ነው አለ እንዴት ዋጅብ ለምሳሌ አቡ አኒስ አንዱ እንትን አንዱ የአገር መሪ ያያል የአገር መሪው አንድ አማካሪ ያለው አማካሪው ለመጥፎ ብቻ ነው የሚያማክረው ለእንትኑ ለአገሩ መሪ ለመጥፎ ብቻ ግደል እስር ቤት አስገባ እነዚህን መታ ሌላ መጥፎ ጥሩ ነገር አማክሮታ ያቀም አቡ አኒስ እየተመለከተ ነው ይሄን ቦታ የሚኒስትር ቦታ ለመግባት ከቻለ አሉ ዋጅብ ይሆንበታል ዋጅብ ዋጅብ ከነጋላችሁ ዋጅብ ይሆንበታል የሚኒስትሩ ቦታ እሱ እንዲይዝ ይፈልጋል ለምን ምክንያቱም ያ መጥፎ አማካሪ ለቆ አቡ አኒስ ወደዛ ቦታ ሄዶ ያኒ የአገሪቱን መሪ ጥሩ የመከረ ደም መፍሰስ ካስቆመ የህዝብ ገንዘብ መበዝበዝ ካስቆመው እና ጥሩ ሰው ካደረገው በመከር ዋጅብ ይሆናል እዛ መግባት ያለባችሁ ይህችን ነጥብ ያዙልኝ ممكن በአማርኛ ችሎታ ላይገባችሁ ይችላል ግን ገብታችኋል መሰለኝ አይደለም እሺ አሁን رجاء ابن حيوة ይህን ስራ ነው የሰራው እኔ ራሴን አቃለሁ ይህን አሚር المؤمنين ከሱ ጋር ጠጋስል የመከርኩት ከመጥፎ ወደ ጥሩ ነገር ልመራው ይችላል ምክንያቱም ከሱ ጋር ያለው አሁን በሙሉ መጥፎ ናቸው ለዚህ ነው ገዳይ የሆነው ለዚህ ነው ደም የሚያፈሰው ብሎ على طول እሺ ብሎ ገባ ዑለማዎቹ ጣሉት ይጥሉ ምን ያርጉታል ረባካ እንደዚህ ዑለማዎቹ እንደዚህ ይያሉ ነው ይበሏል አንዱ ይመጣና ያረጃ አሉ ዑለማዎቹ ከዛ ሆነ ይያሙህ ነው በሐሜታ ያንሱ ረ ዑለማዎቹ እኮ መጥፎ ሰው ነው ይሉሃል ይበሉ ካሚሩ ጋር ጠጋለ ተመልከቱ እንግዲህ አሚር المؤمنين عبد الملك بن مروان በጣም ደም የሚወድ ሰው ነበር عبد الله بن الزبير بن العوام بلو تلكو صحابي نبياتشن عبد الله سيولد سام يعني ساموت ساموت ساموت فقال الله اكبر يالوت لج السنه يقدلو عبد الله بن ملك عبد الملك بن مروان حجاج بن يوسف سو لكو انديوم مكه كعبه كعبه بمنجانيك ارغو ياقسلات انا بنتن ارغو باسات ياقطلات انا ليافرسات የሞከረ እሱ ነበር ስንት ዑለማዎች የገደለ ስንት ደም ያፈሰሰ ነበር አይደለም ረጃ መጣና እሱ ላይ ጠጋለ ثم بعد ايام قال له قص بلا هون من قالوا يا امير المؤمنين قالوا رجاء سراو جمر هون رجاء يا امير المؤمنين ان النبي يا امير المؤمنين ان الله نعم من ادرجه عبد الله ابن الزبير يبالو تلقوا صحابي በእንትኑ በመካ ከዓባ ውስጥ ገደለውና ሁለት እግሩ ሁለት እጅ ቆርጦ በዛፍ ላይ አንጠለጠለው ይውላች ይሄን የሚሰራ አሚር ነው አንጠለጠለውና ይሄን ሳይበቃ እናቱ ጥሩታሉ እናቱ አስማ ቢንት አቢ በከር ስዲቅ ነች መጣችና ልጅዋ በዚህ አይነት ሲታየው በጣም በጣም ተናደደች ግን ዋጠችውና ላኪን እንደ እሳት ተቃጠለ በውስጧ ያ እዝነት እዝነት በእሳት እንደ እሳት ሲቃጠል በውስጧ በሁለት ጡዋ ጡዋ ደም ወጣ ማለት ነው በሁለት ጡት እኛም ናቀው ወተት ነው የሚወጣው ለሷ ግን ተናዳ ተናዳ ሰብራ አድርጋ ላኪን ገፍትሮ ደም ወጣ ማለት ነው ይሄን ያደረገ ሰው ነው አብዱል መሊክ ኢብኑ መርዋን አሁን ምን አደረገ ያ አብዱላህ ኢብኑ ዙበይር ኢብኑ የገደለው ሰሃቢ ያስማ እዚህ አስማ ልጅ ነው ገድሎ እግሩና እንትኑን እጁን ቆርጦ ያንጠለጠለው የሱ ተከታዮች ነበሩ ብዙ ሰዎች ነበሩ እስር ቤት አስገባቸው ከዛ በኋላ አንድ ቀን ተሰብስቦ ከነዛ አማካሪዎቹ ተሰበሰበና እነዚህ መጥፎ ሰዎች ምናምን ምናምን ምናምን ምን ላርጋቸው ነኝ ይላል አማካሪዎቻቸው ምን አሉ ግደላቸው አሉት ወንድሞች 400 450 ሰዎች እኮ ናቸው ሰሃባ አሉ ታቢዒን አሉ ምርጥ የሆኑ ሰዎች ናቸው ሁሉም ግደላቸው ብለው እነዛ ከሱ ጋር ያሉ መጥፎ አማካሪዎች እንደዚህ አሉት። ወላኪን رجاء ابن حيوة من قال له يا امير المؤمنين قالوا ان الله صنع لك ما تحب الله سبحانه وتعالى يمتودو ነገር አደረገለ فقبضت اعدائك ጠላቶቼ የምትላቸው ይዘህ እስር ቤት ከተትካቸው አይደለም የምትወደው የነበረው ይሄ ነገር ነው الله አደረገለ فصنع ما يحبه الله انت دم ولا الله يميودو ادرغلتال انديت لارغالو اعفو عنهم الله اكبر نزي 450 الله سلطان سطه حيل سطهنا باجك قططر اسجبته اثركاتوا ادلم ይህ ነገር በአላህ ችሎታ ነው አሁን ደሞ አላህ እንዳስደሰተ አስደስተው ምን ላርግ ሲለው አፉ عنهم አፉ በላቸው فقال انزي كسو قال ያሉ አማካሪዎች ግደላቸው ይላል ይህን ሲሰማ ያ ረጃ له አፉ عنهم خلاص አውጣቸው አለ 450 صحابي تابعي كسر بيت አወጣቸውና ነጻራቸው አለ በማን ረጃ ابن حيوي قتلና كان دسامن تبوالا ودى بيتو قبال أمير مؤمنين فقال له يا أمير المؤمنين قالو عند حديثة اللي درسوها لدرسهم قالو من دنو قالو يقول النبي صلى الله عليه وسلم لزوال السماوات والأرض أهون عند الله من سفك دم مؤمن واحد عند مؤمن دمو على حق مقدل والله إيه كبدال سبت سماينا مريت هلو بيتأفا الله قد يلو يا عند مؤمن دم تبتا عند زي تبتل على حق الله كنت ابت كنت قال لا نغير نو سلازي عند مؤمن مجدل سماي كله مفرارس كسو يبسال يالو نبياتنا اتاقبالو كذا بحالا طيب مندنو عليه اقومالو كهم بحالا مؤمن اتقدلالو مؤمن مجدلكو لا غزيو دس يلحال جنكو بيدم تبتاكو ጠይቅ አላህ አለው አሚሩ አለቀሰ አለቀሰ አለቀሰ طيب ምን ይሻላል አለው ያ ረጃ ምን ይሻላል والله انتن ستموت ጉድጓድ ገብተ ለጥብለህ ለተተኛ ነው ምፈልግልህ ስለዚህ ከአሁን በኋላ ደማ ተፈሳለ ምን አደረገ አሚሩ ታቃላችሁ ጠቅላላ ሚኒስተሮቹ ወታደሮቹ ምናምን ሰበሰባቸውና አንድ ህግ አሰፈረ قال እንግዲህ ህጉ ተመልከቱ يقول الامير لا يقتل ينو حقو اديس حقو يوطا لا يقتل اي مسلم الا بتوقيع رجاء ابن حيوي رجاء ابن حيوي الفرمبت يغديا فرد عند فرد ندايهن عند سو ندايجدل رجاء ابن حيوي فرمبت كان هنا بستقر انا لرجاء ستيتشو الله يمجدل غداي بلو ستو مارتو يقولاشو اهون اني ان والله الكسالو عند نغزي امباي يمطال مكنياتهم ይህ ሰውየው ለአላህ ኢኽላስ ስለደረገ እንዳይሉኝ ቢልነሮ ዑለማዎቹ እንዳይሉኝ ዑለማዎቹ እኮ ተው ይያሉ እንደዚህ እነሱን በመራት ነው ብሎ ቦታውን ለቀው ቢሆን አብዱል መሊክ ኢብኑ መርዋን አላፍ ሙአለፋ ይገድል ነበር አሁን ደሙ ቆመ ዑለማዎቹ ከእስር ቤት ወጡ አብዱል መሊክ ኢብኑ መርዋን አሁን በሪሞት ኮንትሮል የረጃ ይሄዳል ማለት ነው እሺ ከዛ በኋላ بذلك توقفت الدماء كلها ولتنيا نجر علماءو سبسبنا رجاء ابن حيوه ان انت لمندنو كاميرو لقق يمتلوني علاچو عند حديث السكو نجه بسول تيازو تشلالاچو علاچو مندنو قالو يقول النبي صلى الله عليه وسلم من راى منكم منكرا فليغيره بيده فمن لم يستطع فبلسانه ومن لم يستطع فبقلبه وذلك اضعف الايمان عند منكر يا يسو ان انت نبياتين يالوت عند منكرنا عند مطفو سو ياييه كچاله باجيه قيرو كچالك كالچالك دمو بملاسه قيرو تناغر يهولولتوم كالچالك دمو بلبه لاي طلاو مطفو نغر بملبه طلاو عليه ان انت علماوچكو بملاساچو لتقيرو تچلو نبر جن كالافينتو كافل كالافينتو ششتاچو يداچو لني دومو لقق يمتلوني يي حديث اهون يالكوت حديث نجي الله زين سنقرب حديثو ليكسن يچلالكو عبد الملك بن مروان مطفو يسرى اياييه نو زم مالتاچين بملاساچين منكر لمالت ايچال زم مالتاچين كونجل نو علاچو ليملسول چالچالو زم مالو سلازي تاوين نالت اندغنا يهن نجر ايتكهيده نعم الان استمر وزيرا لعبد الملك بن مروان عبد الملك بن مروان والله رجاء من بالنقر سو متو دم كما فسس ادانو كذا ادميو متانا امير المؤمنين عبد الملك بن مروان بموت كذي الم الليال القورشو لجو نبر وليد يمبالو ንግስነቱ ለወሊድ ሰጠው ማለት ነው ወሊ አልወሊድ ኢብኑ አብዱል ملك ኢብኑ መርዋን አሁን ሌላ አሚር መጣ ማለት ነው ልጁ መጣ ምን አለ ልጁ ያኒ እንትኑ አሚሩ ልጅ አሁን አሚር المؤمنين የሆነው ምን አለው ያረጃ አለው አላንተ ልሰራ አልችልም ትተኝ እንዳትሄድ ምክንያቱም ካባቴ ሆነ የምትሰራ የነበርከው እኔ ስለማቅ እንትን አድርጋለሁ እሺ ያለና ወዚር ሆነ ማለት ነው የወሊድ ወሊድ ወዚር ከሆነ በኋላ ደግሞ ዑለማዎቹ መጡና አሁን ሳይበቃህም ወይ ካባቱ ጋር ነበርከ አሁን ደግሞ ከልጁ ልትሆን ነው ትቀጥል ነው ለምን አትተውም አሉትና ላ አላቸው ላ አላቸው الان استمر وزير لوليد ابن عبد الملك فنظر اهندم الوليد ابن عبد الملك ابن مروان يحب مثل ابوه ندباته من يودلالو يعني انتنو فوقوچ مسرا فيلا مسرا جنزب ارغ بقى لجاغرودچ گسته باريا منامن گستو جنزب بتام اطفاتنا يعني انتنو فيلا مسرات قصور يعني ምንድነው የምትሉት ፎቆች መስራት ግቢ መስራት መዝናኛ ቦታ መስራት ገንዘቡ በዛ ብቻ ያጠፋል ይሄ አልወሊድ ምክንያቱም ዑመራ ናቸው ይሄን ሲያይ ምን አለው قال يا امير المؤمنين قالوا نعم من አለበት አንተ قال له من አለበት አለው ምን አለው ይሄ ነገር ቆይ ልንገር ቆይ አንድ ጊዜ አንድ ደቂቃ አስተኝ እስቲ نعم وجه انا من قالوا يا امير المؤمنين قالوا فقال له نعم ما رايك نحج لمن دنو ودنتن ود حج لمن نحيد ما له اشي مكنياتهم غنزب سيطفى ايونا بتام انتن عليه قففوا رجاء لمن حج نحيدم اشي نحيد قالوا ود حج وسدوا معناتنو ود حج كهدوا بهالا حج كادرجوا بهالا من قالوا يا امير المؤمنين نعم ود مدينه لمن انهدم يا نبياتين مسجد اسو بدم بارغن انتن مارغ يعني زياره بنادرج اهون الوليد منالو ارى يا مدينه سوتش ما يطلونيال يا مدينه سوتش بزو سو سلجدلن باچو بزو دم سلا فسسن يا مدينه سوتش بيايون يجدلونيال لا لا ما يجدلوه مالتي انت يا نبياتين مسجد زياره لمارغ نو متهدو يالهو እን ሄድና እስቲ የነቢያችን መስጊድ ዚያራ እናደርግ አለውና ወሰደው እሺ ብሎ ሄደ አሁን ወነቱ ነው የመዲና ሰዎች አይወዱትም ምክንያቱም ብዙ ሰው ስለገደለባቸው አባቱ ማለት ነው አሁን መዲና ገቡ فقال له رجاء ما رايك نعم ما رايك نوسع المسجد ምክንያቱም ገንዘብ ለብዙ ሩ ያጠፋዋል አሁን ከዛ ዞር አርጎ አላህ በሚወደው እንትን ሊያጠፋበት ነው የፈለገው انا رجاء من قالوا يا وليد قالوا يا امير المؤمنين مسجدو يا نبياتين تنش طبب يلوالنا بنسفاو من አለበት كسفانو ሁለት ነገር ታገኛለህ መጀመሪያ الله من دهن يكفلሃል ሁለተኛ ደግሞ ባንተና በአህል المدينه ያለው ጥላቻ ይጠፋል በቃ ፍንክት ብሎ በደስታ امير المؤمنين እሺ አለ ከዛ በኋላ مسجدو በጣም አሰፋው በስሚንት ያለ በምን ያለ በምን ያለ በመብራት ያለ በምን አሰፋውና ጥቅላላ ከአለም የሚመጣ ዚያራ የሚያደርገው ተደሰተ የአልመዲና በጣም ወደዱት ማለት ነው فوسع المسجد ትንሽ ቆየና اذا المال الذي كان يضيعه في القصور لجبنا لابيلا የሚያጠፋው ነበረው ገንዘብ ሁሉ ወደ مسجد النبي صلى الله عليه وسلم ቀየረው ማለት ነው فاهل المدينه حبوه ورحبوا به فبدا الوليد يزور المسجد النبوي فمن سنه من سنه الى سنه كل سنه يمتى كرجاء يمتى مسجدن زياره يادرجه عندن نجر يچمره مسجدو بتام قنجو مسجد ادرجو معناتنو زار المسجد عند كان متانا يا نبياچن مسجد زياره كادرجه بحالا علماوچو يمطونا سلام يبلوني عليه امير المؤمنين نو በሙሉ ዑለማዎቹ መጡና ሰላም አሉት በመዲና ያሉ ዑለማዎቹ መጥተው ሰላም አሉት ከዛ በኋላ አንድ ነበር ሰዒድ ኢብኑ አልሙሰይብ የሚባለው አልሄድ ማለት እኔ ሰላም አለለው ይሄ አሚር አልሙእሚኒን ሰላም አለለው ለምን እጠለዋለሁ ብዙ ሰው አባቱ ብዙ ሰው ነው የገደለው እሱም ብዙ ሰው ነው የገደለው ስለዚህ እኔ ሰላም አለው ከፈለገ ይግደለኝ እንዲ አለም ለአሚር ሄዶ ሰላም አይለውም አኒ አሚሩን ወጥቶ ነው ሚሰላም ይለው አልሄድ ማለትና ለመኑት አልሄደም ከዛ በኋላ ሰማ አሚሩ እነዛ ከነሱ ጋር ከሱ ጋር ያሉ መጥፎ አማካሪዎች ምን አሉት የአሚር المؤمنን አሉ ሁሉ ዓለም ከመጥቶ ሰላም ብለዋል አንድ አለዛ ሰዒድ የሚባለው አልሄድም ሰላም አይደለም ብሎ እንቢ አለ ተቆጣ አሚር በጣም ተቆጣ ሂድና ግደለው አሉት ቀጣ የሰውየው ረብሻ መጣብሃል ምክንያቱም خير ቢኖረው ኖሮ መጥቶ ሰላም ይለህ ነበር ይህን ሰውዬ መግደል አለበት ይሉታል ነሱ فقال رجاء ይሄ ነገር ሲሰማ رجاء ምን አለው يا امير المؤمنين አለው سبحان الله العظيم ይሰውየው እኮ ሽማግሌ እኮ ነው አረጋዊ እኮ ነው ደሞ يا امير المؤمنين ከነዛ ትላልቆቹ ታቢዒዎች የሰሃባ ዒልም ልክ እንደወተት የጠጡት ትላልቆቹ የሚባሉ ዑለማዎች እኮ የሰሃባ ዑለማዎች እሱ እኮ ነው ይቀራል አንዱ እሱ ነው ይቀረ ሁለተኛ ሽማግሌ ነው ሶስተኛ ምስኪን ነው አራተኛ ጆሮ በደንብ አይሰማም ሁሉ ነገር እንት ነው የሚለው እና ምን አለበት አንተ ሄደህ ሰላም ብትለው እኔ አለው አው ሂድና ሰላም በለው والله والله አለው መጀመሪያ አላህ በረካ ሊያረግልህ ነው ዓለሙን ሰላም ስላልክ ሁለተኛ የመዲና ሰዎች አሁን የጀመረው ፍቅር እጥፍጥፍ ብሎ ራስህን የሳሙ የነበረው ጥላቻ ሁሉ ድምጥማጥ ይወጣልና ምን አለበት አንተ ክብርህ ነው ሂድና ሰላም በለው አለው ራሱ ያኒ ረጃ ኢብኑ ሐይው አሚሩን በእጁ ይዞ ያኒ አስከሩና ወዘራ አሉ ከነሱ አንተን አስከትሎ ወደ ሰዒድ ኢብኑ ሙሰይብ ይሄዳል ሰዒድ ኢብኑ ሙሰይብ በመስጂድ ላይ በአንድ ዛውያ በአንድ ኮርነር ቁጭ ብሎ ቁርአን እየቀራ ነው አሁን አሚሩ መጣ መስጂዱ ሞላ ሰዒድ ምን ነካኝ ብሎ ቆሞ አሚሩ ሄዶ ሰላም አለው ሰላሙ አለይከ ያ ሰዒድ ያ ዓለም አልመዲና ብሎ ሰላም አለውና ሰዒድ ደሞ ተነስተ ሰላም አለው ራሱ ሰዒድ በእንትኑ በልቡ የነበረው ጥላቻና ቂም በቀል ጠፋ ምክንያቱም መጥቶ ሰላም አለውና ከዛ በኋላ ምን ትፈልጋለህ አለው መስጂዱ ምን ይፈልጋል ህዝቡ ምን ይፈልጋል ለሰዒድ እኮ ነው በቃ ሰዒድ ተደሰተ አሁን ይሄን ነገር ሲያዩ የመዲና ሼኾችና ዑለማዎች በነበሩ እዛ በጣም ወደዱት ምክንያቱም አሚር አልሙእሚኒን መጥቶ ለሼኻችን ሰዒድ ያዛ መስኪን መጥቶ ሰላም ብለዋል እንዴት የመሰለ ነው ብለው መውደድ ጀመሩ በማን ነው የመጣ رجاء ابن حيوي سبحان الله እና فسعيد ابن سعيد ابن شو اسمه سعيد ابن المسيب ወደደው ሰዒድን የሚወዱ ደሞ አህል መዲና በሙሉ አሚሩን ወደዱ ማለት ነው ثم مات الوليد وليد ደሞ ሞተ አሁን ማን መጣ ወንድሙ سليمان ابن عبد الملك ابن مروان ሶስተኛ ንጉስ ነው መጣና ምን አለው ያ رجاء አለው ከኔ እንድትለቅ አልፈልግም ከአባቴ ነበርክ ከወንድሜ ነበርክ አገሪቱ ሰላም ያደረከው አንተ ነህና ጎኔ በጎኔ ቁጭ ብለህ ምከረኝ መጥፎ ስራ እንዳልሰራ ከኔ ጋር ሆና ነው እሺ ብሎ ከሱ ጋር ሄደ ገና ሚኒስትርነቱ ሲጀምር ዑለማዎቹ መጡና አሁንስ አይበቃህም አሁንስ ምን ትፈልግ ነው ለምን አትተውም ይሄ አሚር እንትን ላ አላቸው እነሱን በሐሜታ ሲያነሱ ይውላሉ እሱ ደሞ ላ ይላል ከሱሌማን ደሞ ቀጠለ ማለት ነው كعادته نعم فوجد سليمان يحب استعراض جيوش اهون يدمو ليلا طبع له سليمان عبد الملك من يودال وتادروچو بمولو بميدا سبسبو تعليم اندي يادرغو سياياچو دس يلوال جنزب يافسال وتادر يعني تصافو وتادرنا تصافو تمزغبو ياله ببزوش يميقطر وتادروچ اسلفنا ميداون مولتو ሲያቸው ደስ ይለዋል በሜዳሱ ወንበሩ ይወጣል ሚኒስትሮቹ ይወጣሉ ጀነራሎቹ ይወጣሉ ቁጭ ብሎ ወታደሮቹ ተዕሊም ሲያደርጉ ሲሄዱ ሲምጥል ሲሉ ሲያይ ደስ ይለዋል አሁን ምን አለው ሱብሃንአላህ العظيم يا امير المؤمنين الله رجاء نعم يا اخي عند حادثك وتزالني አለው ምንድነው ነቢያችን ሰለላም ቆስጣንቲኒያ ምትባለው አገር አለች የሮማውያን አገር ነች እሷ እኮ እናንተ ነፃ አውጣታችሁ የእስላም አገር ልታርጓት ነው በዛ የሚሆነው አሚር ደሞ አላህ የቀደሰው አሚር ነው ሲሉ ሰምቼ ነበር አለው ጥሩ ነው አለው ጠይብ አንተ ለምን አትሆንም ያ አሚር الله الله الله والله العظيم هودي بلالي نجر انت لمن اتهن يا امير انديت له هنا له انذي وتادروش يسفسفكاچو بمولو ودذا قسطنطينيا لقاقاچونا قسطنطينيا نصا اوتتو مسجد سرتو بسلمنا تططر ادرغو انت اميراچو هنا نبياچين يالوت كبر تاغنياله سويو دسالو والله ادرغالو عليه انغدي اهون وتادروشو جهاد في سبيل الله بلا ولا قسطنطينيا لاكاچو انت اميراچو نه سلازي نصا سيوطا نصا اندميوطا دمو متو بمتو ارغطانيا نين مكنياتوم نبياچن تناغرو علان وتادروچو لكفو نغر يسبسباچو وتادروچو لغيط بلو يسبسباچو ود جهاد في سبيل الله لاكاچو نا ሁለት ወር ቆይተው قسطنطينيا የምትባለው አገር نصا አወጣት በእስልምና ስር ውስጥ ገባች ማለት ነው بمان رجاء ابن حيوى طيب ففرح سليمان وامر ان توجه الجيوش الى القسطنطينيه فجاءت المعركه الحاسمه ثم يعني قسطنطينيه بيجو سر جباش معناته اما في الاخير ما فعله بمجرشا جن بمجرشا انغدي ثلاث نغسات الف ادلم بمجرشا سليمان راسه موت متطابتنا ባልጋ ሆኖ የሞተ ለሱለይማን ይላል ያ ረጃ አለው نعم አሁን ኮ የሞትኩ ነኝ አው طيب ከኔ በኋላ የሚሆን አሚር المؤمنين ላጨውና ልስጥህ አለው እሺ አለው እንግዲህ ልጆቹ ምን ይመስልሃል አለው ልጆቹ ትናንሽ ናቸው የሰባት አመት የስምንት አመት ህፃኖች ናቸው ከልጆቹ አንዱ ባደርግና ከነዛ እሱ አሚር المؤمنين ሆኖ ወልጄን የሚደግፉ አንድ ጀነራሎች አንጥቼ ቁጭ ባረጋለው ፈቃል አታርግ ለማለት አልቻለም አልፈለገም ለላ ግን ለላ ምክንያት አመጣ ምን አለው መሰለ እሺ እንግዲህ ልጆች አሚር المؤمنين ለማረክ ከፈለክ አንዱ ከነሱ አንዱ አሚር المؤمنين ለማረክ ትፈልጋለህ አው እሺ እንግዲህ የአሚርን ልብስ አልብሼ አመጣልሃለሁ አለውና ሄደና ሁለት ልጆች ናቸው ህፃኖች ናቸው يا امير المؤمنين لبسنا بشتنا كبا منامن قوب منامن ادرغو امطالونا كذا حالا سو بالغارو يتنياو لجوچون سياي ساق اي سويو سليمان ساقنا لمن تسقالها لو رجاء ابن حيوا دمو ساقي كلتم ساقو لمن تسقالها لو ار انزي كل اميرنت اي بقو مصاروت ناتشو علي اباتاچو كونو سليمان كذا بحالا اهون تگنيا علي يا امير المؤمنين والله اني لبهن لنكال فلكم كبرهن لنكال فلكم انجي لجوجي الاميرنت عندما هونما اني ما كنبر لكن استي انت راسه الله كغارله بيينو قالونا شي من تلاله له سماله بالدنيا يدركه وانجلوش بمولو اندي غفر له تفلغاله او كانت بحالا امه محمد برغا سلام دي هون تفلغاله او اني مله سماله مندنو قالو امير المؤمنين متادرغو اهو كموته بفيت عمر بن عبد العزيز مهون اللبته له سبحان الله العظيم عمر بن عبد العزيز تاقالاچو عند كان يسو تاريخ امطالاچو له عمر بن عبد العزيز سيلو اسبنا والله ذا رايت مان اون ذا رايت بليس امطاهو له نانا ورقه تصاف اني سموت يعني اني تكهوت امير المؤمنين عمر بن عبد العزيز نو بلو صافنا اني سموت يهن نجر انبلاچو عليه ሞቴ ተቀብሮ የቀበሩ ሰዎች ሲመለሱ በሙሉ ዑምራዎቹና ጀነራሎች ተሰበሰቡ ረጃ ኢብኑ ሐይዋ መጣ ወረቀቱን አነበበ የሞተ አሚር ወረቀት ከተወ ደሞ ማንንም ሰው ሊቃወም አይችልም ዑመር ኢብኑ አብዱል አዚዝ አሚር المؤمنين ቢያለሁ ተከተሉት ብሎ ወረቀቱን አነበበ ዑመር ኢብኑ አብዱል አዚዝ መጀመሪያ አሚር ጥሩ አሚር የመጣ እሱ ነው አይታችኋል عبد الملك بن مروان قداي يعني سوي قدلي قنزب يا باكان نبر لجو متى الوليد بن عبد الملك نفس الشيء نبر سليمان متى يسو دمو وتادرشو متشاوت نبر يقولو اهون لمجمرا قزي بمان انتنو اما كارنت برجاء ابن حيوم اما كارنت عمر بن عبد العزيز متى أجريتو سلام هونج عمر بن عبد العزيز هلت أمت جزاء هلت أمت إنك سوستور بسو جزيء عمر بن عبد العزيز جزيء سوتشو بزاء بمن قرص تاجنياتشو نجقراتشو من هون نبر يا رجل نعم كم ركعة صليت هذه الليلة سنت باريانة ساوتة سنت كنس أمه سنت تهجد أدرك سنت صلاة الليل سجد سنت جنزة تصدق يبتش نبر نجقراتشو مكناتهم عمر بن عبد العزيز يزيح أن السوسلة نبر بزاق زي قن بن عبد الملك بن مروان من سنت الجوش أقبه سنت الجاقر وجوش تقزاه سنت فوقوش يعني قنبه نبر نجقراتشو أهون عمر بن عبد العزيز متى يا سو يونو يا الكواتشو بعمر عبد العزيز قزيه جيب كفيولوش قائق أمت نبر جيب كونو جيب ميشانو يفيولوش تقباك هون مياكو بعمر بن عبد العزيز قن يعني دل فتح سلا سفنه الله كسوغا هوننا تاكالا شو عمر بن عبد العزيز رجاء بن حاوية مرت أو سونو ينتنو يمنقستو بانك بيت المال مولا نك نك على لنبقى كذبها لا زكاة بل زكاة موسو أتا هزبو تقب خلاص بركة الرجلة الله سبحانه وتعالى تقى ورده يتمركو سوش متقلو يتمرك إك أي متقال ورك شرك متقال بانكو مولا زكاة ستو زكاة مكبر سوية الله من هذا الرجع عمر بن عبد العزيز يالا قبو واندلات أشكالو بأقارو بمولو سبسبو لن يالي بمولو قنزب ستاتشونا بمولو تدارا سيازاتشو قنزبو مولا إشي إدا يالو بمولو أمتو لن يالي إدا يالاتشو بمولو متو إدا تشو كفل اللاتشو بانكو ألغو الدلم عندنا متانا باريا يالو باريا عند سو باريا هنا يالو إنا كبارنات لموتات يفلق سو جنزب لستونا يمت عليه باريا وشو بمولو متونا نسا وطاتشو جنزبو القدلم بانكو إيام الله هدال بيت المال مسلم بيت المال إيام الله الله كونو بركة هذا الرجل كذب خلا من عليه النزا بنياسر يالو كريستيانو شنا يهودوش بنيا أسر بيت يالو إن بنيا سر يالو قبر كفلو منرو باكاتشو نسابلواتشو يتاممي أكماتشو يتشقر إردواتشو قنزف اللو بزو يهن نقرا متا كذب خلا بزو ودسل منا قبو يا عمر بن عبد العزيز درقيت سيايو بزو ودسل مش أرشا هل سو كتدستبو هلا من هذا الرقتاك اللاتشو سو يالا درقو سكهون درسكونو عمر بن عبد العزيز من عليه بشي ميكو تر سندي قزو عليه سندينا ما شاء الله قزو عليه إشي يا قريتون تسقى يا قريتون نعمة انسو سوچوم يبلو تالنا النزا وفوچنا ارقب بسماية تنسافتهم في مهرو يهن اهل أفسس الله تشو كزيه 10 كيلومتر 20 كيلومتر هيدو مقب كم يفلقو الزي باقرات تشو يا أخي والله أنا نقزي أسلك سنير والله وفوچاتشن ارقبوچاتشن بمولو لمن أغريتون تتوود لله هيدو إهل فلقا هيدالو يه مريت مريتات شوان اللم أو بشي ميكوتر سندين ناماشلا قبس قستو بيه قداناو بيه مريتو يافس الله شونا إرقبوچو وفوچو منامنو إيه متو إيه باللوزا يه أغريتون تسقا مكافل جمرو مالتنو هذا هو عمر بن عبد العزيز تاريكو أندك أنامت الله شوان له منو يمرتو رجاء ابن حيوة أهون يهنو يسلمنا بوليتيكا ميبالو إسلاميك بوليتيكا ميبالو تأفاج كوم نقري هاللو يه أهون يمتلنا قروت بوليتيكا منامن تناقراتشو سكفجرتو قوي هاللاتشو منم نقري أتش أمرو منم نقرمو أتك أنسوم أتنا قرو مالتي هاللم تناقرو لكن يسلمنا بوليتيكا ماهوك اللباتشو This is the Islamic politics من أين تأيتاتشو على هون يه عندنو ولتنيا اندايلون يميل نجر رجاء يهن نجر بكتل نرو يهن نجر ياغني بر اي ياغنيم ثالثنيا نجر لجوچاچن لمن دنو يا الدنيا بቻ يمناستمراچو اند رجاء ابن حيو تاقالچو من تغني عند كان سو رجاء النجر يرساوت عليه الوليد ابن عبد الملك من ابن مروان غنزب يطفى هنص اوچ ينتن يادرجك اند اباتو يعني فوقوش يسرال فيلا يسرال يه لنتنو نو ليه لنتنو يه النجر سياي من هذا الرجعتها قال له شو رجاء ابن حيوة يا أمير المؤمنين له نعم إن ياكو بفلسطين كونوا يعلنوا أو طيب إيه كو يا أنبياء مسجد كونوا في بيت المقدس يا أنبياء مسجد هذا لم أو نو لمن السن أن الشاش لو قبة لمن أن أدر قلتهم يهن أهون قبة الخضراء متبالو نجر رجاء ابن حيوة نو يجنبات بإجو يجنبات السنو الشين قال إن لانته أجر تاجن يالله هو التانية لزل ألم ذكرنا لزل ألم مستوى شعرقته لالله حزبو يودهال الله يودهال يجنزب زبله بعمارة بفوق بمن يمتطفو يهجن مسجد بنم بارق استكاكلات عليه الشي عليه قن أنت إنجينر تهون الله عليه سبحان الله رجاء ابن حيوة إنجينر نو أهون سراو متكم جمبرنا أهون يمنا يو عند شي أرتمته أمت يدرقو قبة الخضراء أهون يمنا يو رجاء ابن حيوة بزو جنزب فسسبت يا مسجدو يعني أباب مطفو ينبرو أسفو أشبرقو اندزي قبة سرالت مسجد هنا مالتنا بمن رجاء ابن حيوة سلازي إني من أقراتشو أهون إني لقطروا هالكلمة هون من أين التكم من أين التكم هاو تقول لي بالله أهون كتناقر كوت يا رجاء ابن حيوة يعني تاريك سنت تكم تاوت الله بالله كهيا كسلاسة بلاي تكم لتاوت أتشل الله هذا هو رجاء ابن حيوة هذا الذي يعني سبحان الله العظيم يوسفني مسلال بدر جيتو يوسف من دنو علو يلا ملكو اجعلني على خزائن الأرض إني حفيظ عن عليم حفيظ أو حفيظ عليم أن يزي أن السوي أسمسلا يالكو يهنا بريا استأفاني واندموش الناهوتوش يا رجاء ابن حيوة يمسا السلوت نبري مكارس أو بأفريكا تيبي أندور يتأفاه باتشو يزي أن نزيهن تاريك لمكارس بيانو يتأفاهونا كان نزيه ولتمتو ساعات يكارس كتب الزهور كان نسو عندو نويه رجاء ابن حيوة سمون كوان التاوكو تم كوان تاريكو للتاوكو انا النزينا تشو ساداتو تشن بيتو تشن أباتو تشن وندمو تشن مريو تشن يمنلا تشو النزينا تشو انا النسون ياسمسلاني يالكو بزيه تاريكو اكوان لقين تاريكو اهون لن انترو متوو والله اهون زم كالاتشو اني بتأمنو متالاتشو اهون زم بلاتشو اهون استي مكرو تشامرو من دنو فائدة من ناقنيو سيتم وندب ازي لاي اجوا تسقبا يقابا تشوال ابابالي اجاتشون اسقبو ملاساتشون كفتو تاهون تاريكو بدن بيسماتشو تاهون من التاكمال لكزي اندزي مهون اللبن لجو تشاتشن لمن دنو يا الدنيا بتشان من ناس سمراتشو لمن ياخران الناس سمراتشو لمن مري ايهونم لمن يمري اما كاري لمن ايهونم كمتفو دك ان يموسو لمن ايهونم ولجو تشاتشن انيا راساتشن لمن دزي هنو هونم اهون ما يكتوال له أمسلك